እሺ አሁንም ነገም ሱረቱል ቀመርን አጥንታችሁ አንብባችሁ ያልገባችሁ አንቀጽ ካለ ወደ ኋላ መለስ ብላችሁ ያልገባችሁ አንቀጾች ካሉ ስገባ ኋላ ላይ ያጠናችሁ ያልተረዳችሁት ነገር ካለ ሁሉም እንሞክራለን። ኪታቡን እያመሳሰልን ይቸግራችሁን ለመቀፍ እንሞክራለን። ወደ ዛሬው ተፍሲር እገባለሁ። أعوذ بالله من الشيطان الرجيم أعوذ بالله من الشيطان الرجيم بسم الله الرحمن الرحيم والنجم إذا هوى ما ضل صاحبكم وما غوى وما ينطق عن الهوى إن هو إلا وحي يوحى علمه شديد القوى ذو مرة فاستوى وهو بالأفق الأعلى ثم دنا فتدلى فكان قاب قوسين أو أدنى فأوحى إلى عبده ما أوحى ما كذب الفؤاد ما رأى أفتمارونه على ما يرى أعوذ بالله من الشيطان الرجيم بسم الله الرحمن الرحيم يسمعتني كهنا عندما يهتعتني زاري يمنا يوم أعراف سورة النجم بمبال يوم التاوق مأرافنا سورة النجم መካዊ ምዕራፍ ነው ተብሎ ስያሜ ከተሰጣቸው የቁርአን ምዕራፎች ተርታ ይመደባል። ሱረቱ ነጅም 962 ቁርአናዊ አንቀጾችን አያቶችን በውስጡ አካቶ ይዟል። وآياتها 62 62 አያዎችን 62 አንቀጾችን በውስጡ አካቶ ያዘ ምዕራፍ ነው። ሱረቱ ነጅም እንደተነጋገርነው የመካ ምዕራፍ እንደመሆኑ ሁሉ አጠቃላይ وهي تبحث عن موضوع الرساله في اطارها العام وهو موضوع الايمان بالبعث والنشور شان سائر سوره المكيه وستون يقنا هولتنا እንደተቀሩት የመካ ምዕራፎች ሁሉ 62 ንምሬ የመካ ምዕራፎች ሁሉ አጠቃላይ በሪሳላ በረሱል የረሱልነት ጉዳይ ላይ ትኩረት ሰጥቶ የሚያስተምር ምዕራፍ ነው። ከዛም ዝቅ ሲል ከሪሳላው አልፎ አልፎ የሚነካካው ሞቶ መቀስቀስን አርዱል ማህሸር ላይ መሰብሰብን በነዚህ ከባባር ክስተቶች የሰው ልጆች ማመን አስመልክቶ ይህንን ጉዳይ የተወሰነ የሚዳስስልን ነገር አለ። ሌላው ሱረቱ ነጅም ነብዩ ሰለላም ሰላትን ለማምጣት ወር ወደ ሰማይ ያረጉበትን ክስተት الذي كان معجزة للرسول الإنسانية محمد بن عبد الله صلوات الله عليه والذي رأى فيه الرسول الكريم عجائب وغرائب في ملكوت الله الواسع مما يدهش العقول ويحير الألباب وذكرت الناس بما يجب عليه من الإيمان والتصديق وعدم المجادلة والمارات في مواضيع الغيب والوحي نبي صلى الله عليه وسلم ወደ ሰማይ የወጡበትን የሚዕራጅን ክስተት በዚህ ምዕራፍ ላይ የምናየው ነው የሚሆነው። ይሄ የሚዕራጅ ክስተት ረሱል የአላህ መልአክተኛ ለመሆናቸው ትልቅ ማሳያ ነው። ረሱል ወደ ሰማይ በወጡበት ክስተት ደግሞ ያዩትን አስገራሚና ድንቃ ድንቅ ክስተቶችን በዚሁ ምዕራፍ ላይ አብረን የምንዳስሰው ይሆናል። በዚህ ጉዳይ ላይ አለማመን ስህተት ነው። ምን ማለት ነው? የሰው ልጅ ኢንሻአላህ ወደ ሰማይ ወጥቷል ሲባል አልወጡም ለማለት ምንም አይነት ኤቪደንስ የለው። ግምት፣ የራስ መላምት ካልሆነ በስተቀር አለመውጣታቸውን ማረጋገጥ አይችልም። ስለዚህ ይሄ ደግሞ ከሰው ልጅ አእምሮ ውጪ ስለሆነ ይህን ነገር ለማስተባበል ሰዎች መፍጠን እንደሌለባቸውና መከራከር፣ መጨቃጨቅ፣ ላለመቀበል እሰጥ አገባ ውስጥ መግባት ብዙም ተገቢ እንዳልሆነ ሱረቱ ነጅም ታስተምረናለች። እውነትም ነው። አሁን እኔ ባለሁበት ኮንዲሽን ራሱ እኔ የማስተምራችሁ እኮ አየር ላይ ቁጭ ብዬ ነው ብላችሁ ለእናንተ ገይብ ነው። በፍጹም አይሆንም ብላችሁ ለመከራከር የሚያስችላችሁ ምንም ሕጃ የለም። ሊሆን ይችላል፣ ላይሆን ይችላል። ስለዚህ ረሱል ሰለም ሚዕራጅ ወጥቼ ነበር ብለው ራሳቸውን ሲያስተዋውቁ በፍጹም ሊሆንና ሊታሰብ የሚችል ነገር አይደለም ብሎ መደምደሙ ከራስ መላምት የዘለለ ነገር አይኖረውም። ይሄ ተገቢ እንዳልሆነ በዚህ ጉዳይ ላይ አለማመን፣ ይሄን መጨቃጨቅ፣ ይሄን እውነት ብሎ አለመቀበል ስህተት እንደሆነ ሱረቱ ነጅም ትነግረናለች። ሌላው ثم تلاها الحديث عن الأوثان والأصنام التي عبدها المشركون من دون الله يمكا تاوت أملاكيان ينعم الكواتشو بدينغاي بإنشات يتسروا تاوتاتو تشن سورة النجم تنكاكانا يه تاوت أملكو سرعاتاتشو النسو أمالك توتشات تشناتشو بلونكوان بمواقبتو تلك الآلهة المزعومة وهي باطلة مالتنا النسو ودى أملاك يقربنا سلم يا أملاك نسرا يسارب لنا يردونا لتقونا لقرنا لقرسي بنبرنا يه باطل مهنون سورة النجم لاي أبرم مننا ونمينا قلي يه تاوت أملكو تسرعات سو بنقاي لها ملك چلال انشاف لها ملك چلال ነብይ ሊያመልክ ይችላል፣ መላእክት ሊገዛ ይችላል። ሁሉም አላህ ጀለ ወዓላ ዘንድ ባጥል ናቸው። ከአላህ ውጪ ሊመለክ ሊከበርና ሊገዙት የሚገባ አካል አለመኖሩን ሱረቱ ነጅም ትነግረናለች። ሌላው ሱረቱ ነጅም ቂያማ ቀን እጅግ ፍትሃዊ የሆነ ምንዳ የሚከፈልበት ከባድ ዕለት መሆኑንም አብራ ምትዳሰው ነው። حيث تجزي كل نفس بما كسبت فينال المحسن جزاء احسانه والمسيء جزاء اساءته كما كان بده ማለት ሰዎች الدنيا ላይ ክፉ ስራ ሰርተው ከነበረ ለዛ ክፉ ስራቸው ተመጣጣኝ ሆነ ጀሃነም ቅጣት ተጠብቃቸዋል። መልካም ሰርተም ከሆነ መልካም ስራቸው ወረታ ይሆን ዘንድ ጀነት ተዘጋጅቷል። ስለዚህ ቂያማ ቀን ፍትህ የሰፈነበት ኦር ፍትህ የሚሰፍንበት ዕለት መሆኑንም በዚያ አጋጣሚ ሱረቱ ነጅም ትነግረናለች። ሌላው ሱረቱ ነጅም የምትነግረን ቂያማ ቀን አብራር እና ፉጃር በሚል አርዱል ማህሸር የተሰበሰበው ኸልቅ ለሁለት እንደሚከፈል፣ አብራሩ ወደ ጀነት ሲጓዝ ደጋግ አላህ ባለሟሎች ማለት ነው፣ ፉጃሩ ጠማማው ኩፍሩንም ወንጀሉንም ሁሉም ሲያተራምሱ የኖሩ ሰዎች ደግሞ በአንድ ጎራ ተሰልፈው ወደ ጀሃነም እሳት እንደሚወርዱ ሱረቱ ነጅም ትምህርት ትሰጠናለች። ሌላም ሌላም ፖይንቶችን ሱረቱ ነጅም ላይ አብረን እናገኛለን። ቀደም ሲል ያለፉ የአዶች፣ የተሙዶች፣ የቀውም ኑህ፣ የሉጥ ህዝቦች እንዴት እንደጠፉና ዱንያ ላይ በምን መልኩ አላህ እንደቀጣቸው ሱረቱ ነጅም ታስታውሰናለች። በአሁኑ ሰዓት ያለው ማህበረሰብ ሰው ኩፍርንና ዙልምን ግፍ መፈጸምን አማራጭ አድርጎ ሲይዝ ቀደም ሲል እንደጠፉ ህዝቦች የቅጣት እርምጃ እንደሚወሰድበት ማስፈራራት እንደዚህ አይነት ታሪኮችንም ትነካከልናለች። ወደ ተፍሲሩ እገባለሁ። بسم الله الرحمن الرحيم والنجم إذا هوى بكواكب تميه نقرات شوها الليلة واويتوا واول كأسان الواتال والنجم بكواكب تميه نقرات شوها الليلة إذا هوى يا كواكب بودك أجزيلا كواكب بمسارته الله جل وعلا ፈጣሪ ለመሆኑ እንደ ምልክት የተቀመጡ ፍጥረታቶች ናቸው። እነዚህ ከዋክብቶች አላሁ ጀለ ወዓላ ለሶስት ፐርፐዝ ሲፈጥራቸው በተዘጋጀላቸው የዚች ቅርቢቷ ሰማይ ላይ ቦታ ተዘጋጅቶላቸው በየስፍራቸው ተሰግስገው ይቀመጣሉ። በያጋጣሚው አላህ ሲፈልግ በአላህ ትእዛዝና ፕሮግራም መሰረት ይወድቃሉ። ስለዚህ አላህ እነዚህ ከዋክብቶች ከተዘጋጀላቸው ቦታ እየለቀቁ ሲወድቁ እምልባቸዋለሁ እኔ አምላክ ለመሆኔ እንደ ምልክት የተቀመጡ እንደመሆናቸው መጠን ቦታቸውን ለቀው ሲወድቁና ሲወርዱ የኔ ፈቃድ አለበትና እየወደቁ እየተንጠባጠቡ ቦታቸውን በሚለቁ ከዋክብቶች ምዬ ነግራቸዋለሁ። ኦክሲሙ ቢነጂ ወቅተ ሱቁቲሂ ምን አልዑሉ ከዋክብቶች ከያሉበት የላይኛው ዓለም ከያሉበት የሰማይ ክልል ውስጥ ቦታቸውን እየለቀቁ ሲወድቁ እኔን ምልባቸው ፈልጋለሁና በከዋክብቶች እምላለሁ በሚወድቁበት ጊዜ ይሆናል። አላህ በመሰረቱ በየትኛውም ነገር የማል መብት ያለው ፈጣሪ ነው። የሰው ልጅ ከሱ ውጪ በማንም እንዲምል አልተፈቀደም። በነብዩ ምናል አይፈቀድም። በጅብሪልም ምማር አይፈቀድም። በኢሳም በአባትም በእናትም በخلق በፍጥረታት በየትኛው መልኩ ምማል እስልምና ያግዘዋል። ሽርክ ነው ብሎ የሚያስቀምጠው من حلف بغير الله فقد اشرك بالله ከአላህ ውጪ ባለ ነገር የሚምል ግለሰብ እርግጥም አላህ ላይ አጋርቷል ይላል። ምክንያቱም ፍጡር በሆነ ነገር ሲምል ለዛ ነገር የሰጠውን ከፍተኛ ቦታና ግምት ክብር ያሳያል። እንደ ሙስሊም ደግሞ ማንኛውም ሰው ማለት ያለበት ከማንም በላይ ልቦቻችን ላይ ቦታ ያለው አላህ ነው። እውነትን ይዘን ስንናገር እውነትን ይዘን ስንተገብር ማል ሳይስፈልግ ውስጣችን ባለው ኃያል አምላክ ስምና ስም ብቻ ነው ማለት ያለብን። ከዚህ ፈቀቅ ግን ስንል እንዳልኳችሁ ከበድ ያለ ስህተት ይሆናል ተውበት የሚያስፈልገዋል። አላህ ጀለ ወዓላ ግን በተደጋጋሚ አይተናል والسماء والطارق ما من ياله والنجم والضحى والشمس ياله بصحاي بچرقا بغوه بمفلقه يملال ማንም لا يسأل عما يفعل يبالو الله لمن ينسرح بلو ليطيقو يمشي اكال يلم من اللهم بتشا زاري في عند تلك درجه فابريكا مانجر اور بالبيت كتاچ يالو سراتنيوچ ሰውዮ ምንም ያጥፋ ምንም ደፍረው ለምን ሰራ ብለው አይጠይቁት። አላህ ጋር ደግሞ ጉዳዩን ስትወስዱ ፍጹም ይታሰብ አይደለም። ስለዚህ አላህ ጀለ ወዐላው ደግሞ የሚምልባቸው ነገሮች ሐቂቃ አስራር አላቸው ወይም ህክማ አላቸው ምስጢር አላቸው። ዝም ብሎ ምማል ስለፈለገ ብቻ ሳይሆን ከዋክብት በወደቀ ጊዜ ብዬ ነግራቸዋለሁ ሲል ይሄን ነገር በደንብ ማጥናት የቻለ ሰው የሚያገኛቸው ብዙ ሚስጥሮች ይኖራሉና ያው ለአጥኞች ጉዳዩን ተዋልን። ለምን ማለት ስትሉ ሊነግረን የፈለገው ነገር አለ። ማ ደለ ሳህብኩም ይሄ ባልደረባችሁ እኮ አልተሳሳተም። ወማ ሀዋ አልጠመመም ወሰንም አላለፈም። እነዚህም እናንተ እንደምትሉት መሐመድ በምንም መልኩ አልተሳሳተም ወደ ጥመት ጎዳና ውስጥም አልተዘፈቀም። የምትናገራቸው ነገሮች መለስ ብላችሁ ብታዩ የተሻለ ነው ይላል። ይሄ የነጅም ኢራሃዋ የሚለውን አያት ግን ሐሰን አልበስሪ ምን ብለው ይፈስሩታል መስላችሁ? አንዱሙ ኢዘን ተፈረት የውም ልቂያመት ይላል። ወነጅም ኢራሃዋ ማለት እኔ ቅድም ብየን ይፈሰርኩላችሁ ከዋክብቶች ቦታቸውን እየለቀቁ ከላይኛው ቀበሌ ወደ ምድር ሲወድቁ አላህ ሊምልባቸው ፈልጎ በከዋክብት ምዬ ነግራችኋለሁ ኢዛ ሀዋ እነዛ ከዋክብቶች በወደቁ ጊዜ አለ ሐሰን አልበስሪ ግን ይላል ቅያማ ሲቃረብ ወኢዘል ከዋኪቡ እንተፈረት ይላል ከዋክብቶች ቅያማ ሲቆም እለቱ በጣም ከባድ ስለሆነ ከሚያሳርፍባቸው ተጽዕኖ የተነሳ ከዋክብቶች ሁሉ ይረግፋሉ ይወድቃሉ ስለዚህ ሐሰን አልበስሪ ይህንን አያት ከዛ ጋር አጣምሮ ምንድን ነው የሚለው ወነጅሚ ኢዛሃዋ ማለት በከዋክብት ምዬ ነግራለሁ እነዛ ከዋክብቶች ቅያማ ቀን በተራገፉና በወደቁ ጊዜ ማለቱ ነው ይላሉ ሁለቱም ያስኪዳል ምንም ችግር የለበትም ግን የናለበት አላህ ዋናው ቁም ነገር ምንድነው ካላችሁ ማ ضل محمد عن طريق الهدايه ولا حاد عن نهج الاستقامه محمد اكو عليه الصلاه والسلام ከትክክለኛ ህይወት መስመር ፍቅቅ አላለም አልተሳሳተም ወደ ጥመት ጎዳናም አልገባም ምን ብላችሁ ነው እንደዚህም ማታስቡት ወማ غوى وما اعتقد باطلا قط بل هو في غايه الهدى والرشد እናንተ እንደምታስቡት መሐመድ باطል ውድቅ የሆነ ነገር እንደ እምነት ይዞ አልመጣም ጥመቱስ ፍጹም አልገባም ባይሆን እንናረጋግጥላችሁ ነገር ቢኖር بل هو في غايه الهدى والرشد محمد عليه الصلاه والسلام የመጨረሻ ትክክለኛ የህይወት ጎዳና ላይ ነው ያለው ከቻላችሁ ተከተሉት ያዋጣችኋል ካልሆነ ግን ተሳስተዋል እብድ ነው አዲስ ጎዳና ይዞ መጣ ጥመት ውስጥ ነው ያለው ይላችሁ የምታቀርቡትን መላምት ብታቆሙ የተሻለ ነው እኔ ምየን ማረጋግጥላችሁ فانه على الهدى والرشد محمد عليه الصلاه والسلام بتكلኛ ህይወት መስመር ላይ ነው ያለው ተቀበሉ ተከተሉት ይላል الله جل وعلا ደግሞ በሚያሳዝን ሁኔታ ነብዩ ሰለም በጣም ነው ደጋሚ ነው ጠሟል አዲስ አሳሰብ ይዞ መጥቷል መስመር ለቋል ሲሉ ረሱልን አለይሂ ሰላቱ ወሰላምን ምን ታሪካቸው የመካ ሙሽሪኮች ያውቋቸው ነበር ምን ማለት ነው ከውልደት እስካሉበት የእድሜ እርከን ድረስ ምን አይነት ታማኝ ሰው ምን አይነት እውነተኛ ሰው ምን አይነት አስተዋይና በሳል ሰው በጣም ማህበራዊ ህይወት ላይ እጅግ ድንቅ የተባለ ተሳትፎ የነበራቸው ሰው የሚያከብራቸው ሰው መሆናቸውን ያውቃል እያወቀ ግን ያ ማህበረሰብ እውነት መጣ ሰዓት ለረሱል ሰጣቸው ምላሽ በጣም ቀፋፊ ነበር ሲልም ሚዕራጅ ወደ ሰማይ ወጥቻለሁ ሲል በቃ መሐመድ ድሮ ምን ተለጠረ ነበር ለየለት መስመር ለቀቀ ብለው ኮምፕሊትሊ ለረሱል የነበራቸው እይታ እኔ ወደ ሰማይ ወጥቼ በአንድ ወሪት ሰባት ሰማይ አቋርጬ አላህ ዘንድ ደርሼ የመጣው ሲሏቸው የመካ ሙሽሪኮች ወደ ኮምፕሊት ወደ ምን ገቡ በቃ ለየለት መስመር ለቀቀኩ ብለዋል ወዲያው ግን አላህ ምን አለ ማ ضل صاحبكم وما غوى ጓደኛችሁ ባልደረባችሁ አልተሳሳተም አረጥነትና ባጥል ውስጥ አልተዘፈቀም ባይሆን ከአምላኩ ዘንድ የተሰጠው ቅን ጎዳና ላይ እንዳለ ምዬ ነው የማረጋግጥላችሁ ሲል አላህ የምስክርነት ቃሉን ለረሱል ይሰጣል ወማ የንጥቁ አረ እንኳን መሳሳትና መስመር መልቀቅ አይደለም ሙሐመድ ረሱል ያድርገስ ስመርጣው ብዙ ክራይቴሪያዎችን ስላማላ ነው አንዱ ክራይቴሪያ ወማ የንጥቁ አይናገርም ሙሐመድ አን ሐዋ ከዝንባሌውና ከልቦለዱ የሚናገር ግለሰብ አይደለም ልክ እናንተ አንድ ነገር ደስ ሲላችሁ ለዛ ነገር የምትሰጡት ሪአክሽን ወይም ደግሞ የምትናገሩ እንጆስ ምትርምጃ ከስሜት ነው ከደመ ነፍስ ነው ከልበለዳችሁ ነው ስጠሉ መረጃን ሰብስቦ አቋም ከመግለጽ ይልቅ በደመ ነፍስ ነው ነገሮች ሁሉ የምትቃወሙትና የምትተቹት ሙሐመድ ግን ከዚህ የጸደ ነው ወማ የንጥቁ ዐኒል ሐዋ ዲኑን ወክሎ ሙሐመድ ሲናገር ከልበለዱ በምንም መልኩ የሚናገር ነብይ አይደለም የሚናገረው ሁሉ ምንድን ነው አለ ኢን ሁዋ አለ እሱ አይደለም ኢን የምትለው አቃል ما بلاش فسره ما هو السو ايدلم ماله منو محمد يمنا الدرو قال ايدلم من بيون انجي الا وحي يوحى راي بيون انجي يوحى ወደ መሐመድ የሚላክ መለኮታዊ ራእይ ቢሆን እንጂ ከልብ ወለዱ ተናግሮ ይሄ ቁርአን ነው አላህ እንዲያለ ቂያማ ቀን እንደዚህ ነው ብሎ ሃይማኖቱን በተመለከተ ከተራ ልብ ወለድ ከተራ ፍላጎት ከተራ ዝንባሌ ብድግ ብሎ የሚናገር ግለሰብ አይደለም ይላል لا يتكلم الا عن وحي من الله عز وجل محمد صلى الله عليه وسلم ከአላህ ዘንድ ተሰጠው ራእይ ካልሆነ በስተቀር አይናገርም ኢማሙ አልበይዳዊ ምንድነው ይሉት መል ቁርአኑ ኢላ ወህይ ዩሂሂ ላሁ ኢለይ ቁርአን እኮ አይደለም ምን ቢሆን እንጂ አላህ በራእይ መልኩ ለሙሐመድ ያወረደው የላከው መልእክት እንጂ የሙሐመድ የልብ ወለድ የግል ፍላጎት ሐሳብ በፍጹም አይደለም ስለዚህ ሰማይ ወጥቼ መጣውም ሲላችሁ ይህ የአላህ ቃል ነው ተቀበሉት እያለ ሲነግራችሁ ከልብ ወለዱ እንደማይነግራችሁ እኔ የላኩለትን ወህይ ካልሆነ በስተቀር ከራሱ ስሜትና ዝንባሌ እንደማይነግራችሁ ግን ላረጋግጥላችሁ ፈልጋለሁ ነው ምለው አበለ ሳህብኩም ጓደኛችሁ አልተሳሳተም ወማ ገዋ በጥመት ባህር ውስጥም አልተዘፈቀም ወማ ይንጥቁ ይህ ታላቅ ነብይ ደግሞ አይናገርም አኒ ሀዋ ከልብ ወለዱና ከራሱ ስሜትና ፍላጎት ተነስተው የሚነግራችሁ መልእክት የለም ባይሆን አለ ላይተከለም ሰለላሁ ዐለይሂ ወሰለም عن هوى نفسي نفسي ورأي شخصي بالنسبه واستعاد ስሜታዊ አቋሞችን ያወጣል ለሚነግራችሁ ان هو الا وحي يوحى ያ ለሚነግራችሁ ንግግር ባጠቃላይ كالله جل وعلا زند يوردلك ملكوتاوي الراي من الراي بتشانو الى فلهي زغاو رسول الله صلى الله عليه وسلم قران نو بلاو يامطو رسول الله صلى الله عليه وسلم يي هيمانوتاچو اندو اكل نو بلاو يميامطوتن اتقالاي بوينت كلبولد يزلله ملكوتاوي الراي نو بلاو الله جل وعلا اصدقلاچو علمه ان الاسرائي بمن ملكو نو ለናንተ የሚነግራት ይችላል አለመሁ አስተምሮታላ እንዴ شديدን ቁዋ ኃይሉ ቁዋ ማለት ኃይል ማለት ነው شديد ማለት የበረታ የጠነከረ ማለት ነው ኃይሉ እጅግ የበዘፈና የጠነከረው መልአክ አስተምሮታላ አለ ለጅብሪል علمه القران ملك شديد ዋሁ ኃይሉ ጉልበቱ እጅግ የጠነከረ የሆነው መልአክ ቁርአንን ለሙሐመድ አስተምሮታል ወሁ ጅብሪል አሚን እሱም የረሳስ ለማስተማሪ ማን ነው ቆምብ ሉ የበረታው እጅግ ጠንካራ ኃይልና ጉልበት ያለው መልአክ ነው ያስተማረው ይላል يا جبريل الامين علماء التفسير يقولوا وما يدل على شده قوته انه قرع قرى قوم لوط وحملها على جناحه حتى بلغ بها السماء ثم قلبها من ضمن ملوت شديد القوى نو جبريل هايلو اتشايلو نو يبالال لذي عند ما ساياتن على علماء التفسير عند ما ساياتن ጅብሪል እኮ የሰዱምን ከተማ በአንድ ክንፉ ቆርሶ ሲያነሳት አንስቶ ወደ ላይ ነው ተሸክሞ ያወጣት እስከምን ድረስ የሰማይ ጫፍ እስክደርስ ድረስ አጉኗታል ከሳስ ገልብጦ ነው ያቺን ሰባቱን መንደር ወይም ሰዶማውያን ይኖርበትን የነበረው መንደር ገልብጦ ነው ተደፋው ስለዚህ ጅብሪል ሸዲዱል ቁዋ ነው ኃይሉ ጉልበቱ የበረታ ነው ስንል አንድ ማሳያችን የዛ ግዜ ታሪክ ነው ይላሉ ሌላው وصاحب ثمود فاصبحوا خامدين ጅብሪል ጅግ ጠንካራ ማህያል ነው ስንል አንድ ግዜ የሰሙት ህዝቦች ላይ ጮህ ጩኸት አሰማ ያ ሁሉ የሸሙድ ከተማ ነዋሪ ምን ሆነ? ወዲያው አመድ ነው ይሉ። ከዛ ባሻገር ደግሞ በጣም በርካታ የሚጠቀስለት ኃይልና ጉልበቶች አሉት። እንደማሳያ ግን ለማተፍሲን ያስቀምጣዋል። ስለዚህ ይህንን ቁርአን እኮ ከልብ ወለዱ አይናገርም፣ ከሰማይ የመጣለትን ወህይ ነው የሚነግራችሁ ሲባል እንዴት አድርጎ ነው የደረሰው ካላችሁ علمه شديد القوى የኃይል ባለቤት የሆነው እጅግ ጠንካራና ብርቱ ኃይል ያለው ጅብሪል ሙሐመድን አስተምሮት ነው ይላል። ለዚህ ነው ረሱላህ ሰለላሁ ወህይ ጅብሪል ይዞ ሲመጣ በየቀኑ ያነብላቸዋል፣ ያዳምጣሉ። ከዛ አላሁ ጀለ ወዓላ ልቦቻቸው እንዲቀመጡ ያደርጋል። ከዛ ህዝባቸውን አውጥቶ ያስተምራሉ። ይገርማችሁ ነገር በአንድ አመት ሙሉ ያስተማራቸውን ቁርአን ረመዳን ላይ ድጋሚ የሚያደርጓል። ሙጣራ አድርጉት ነበር ይከረራል። እንደዚህ ያለ በየአመቱ ቁርአንን የወረደውን ቁርአን አንዳንድ ጊዜ ያስከተመ ሊሞቱ ሲሉ ሁለት ጊዜ ነው ጅብሪል ለረሱል ሰለላም ቁርአን ያስከተማቸው። ስለዚህ አስተማሪያቸው ማን ነው? ይህንን ቁርአን ከአላህ ተቀብሎ ለረሱል የሰጠው ማን ነው? ጅብሪል። ጅብሪል ደግሞ የአላህ እጅግ ታማኝ የሆነ ቅን ባለሟል ነው። የተሰጠው መልእክት ያለምንም ማዛነፍ ለረሱል አምጥቶ ያወርዳል። ለረሱል ብቻ ሳይሆን ቀደም ሲል ለነበሩት ነቢያቶች ሁሉ የወህይ የራእይ የመለኮታዊ ራእይ ዋሲጣ አድራሽ ጅብሪል። ስለዚህ በተለመደው የሥራ ዘርፉ የመጨረሻውንም ነብይ ታላቁን ሰው ረሱል አለይሂ ሰላቱ ሰላምን ያስተማረው ይህ ታላቅ ታማኝ ብርቱና እጅግ በሳል የሆነ አእምሮ ያለው መልአክ ነው። ቁርአን ይላል ዙምረቲ ይህ ሸዲዱል ቁዋን ያለው ኃይሉ እጅግ የበረታና ጠንካራ ነው ያለው ጅብሪል መሐመድን አስተምሮታል። እርግጥ ነው ዙምራ በተጨማሪ ይህ ጅብሪል ዙምረቲ አቅሉ እጅግ ስል ነው፣ በጣም ይገርም አእምሮ ያለው መልአክ ነው መሐመድን ያስተማረው። የተሰጠውን የማይረሳ ቃል የማይጨምር የማይቀንስ አእምሮን በአግባቡ ተጠቅሞ የአምላክን መልእክት ለነቢያት የሚያደርስ ዝምራ ነው። የአእምሮ ባለቤት የሆነ መልአክ ነው። ፈስተዋ ይህ የታላቅ አእምሮ ባለቤት የሆነው ሲደመር ደግሞ ፈስተዋ ይኸው ጅብሪል ደግሞ ምን ሆነ? ፈስተዋ ተደላድሎ ከፍ ብሎ ተቀመጠ። ፈስተቀረ ጅብሪሉ ዓላ ሱረቲሂ ልሐቂቂ ጅብሪል ትክክለኛ ተፈጥሯዊ ማንነቱን እንዲያዘ ተስተካክሎ ተቀመጠ ይላል። ሱረቲሂ ልሐቂቂያ ረሱል ነቢያቶች ጅብሪልን ባለው ተፈጥሯዊ ይዘት የማየት ዕድል አልገጠማቸው። በፍጡር እየተመሰለ ከነቢያቶች ጋር የአላህ መልእክት እያደረሰ የተገናኘባቸው ጊዜያቶች ቢኖሩ 600 ክንፍ አላህ ከሰጠው ሙሉ ተፈጥሮ ጋር የማየት ዕድል የገጠማቸው ረሱል ብቻ ናቸው። ስለዚህ ይህ ረሱል እንዲመለከቱት እንዲያዩት አላህ ስለፈጠረ ፈስተዋ ጅብሪል ተስተካክሎ ተረጋግቶ ከነሙሉ ግርማ ሞገሱ ለረሱል ሰለላሁ ዐለይሂ ወሰለም ታያቸው ተገለጠላቸው ይላል። የት እንዴት ካላችሁ ወሁ አለ እሱ ማን ጅብሪል ማለት ነው በልኡፉቁል አዕላ ከረሱል ጋር ይዞ ሄደ። መጥቶ ሚዕራጅ ይዟቸው ወጣ። ይዟቸው እንዲወጣበት ሰዓት ላይ እያንዳንዱን ሰማይ ያንኳኳ። ታሪኩ በጣም ረጅም ነው። ያንኳኳ አንደኛው ሰማይ ከፍታል። ማን አንተ ይላል? አነ ጅብሪል ወመዕየ ሙሐመድ ይላል። እያንዳንዱ ሰማይ ያስከፈተ በእያንዳንዱ ሰማይ ላይ ነቢያቶችን ወንድሞቻቸውን ያገኙ ረሱል ወጡ። በስተመጨረሻ ላይኛው ቀበሌ ሲደርስ ጅብሪል ትክክለኛ ተፈጥሯዊ ማንነቱን ለረሱል ለማሳየት ምን አደረገ? ፈስተዋ ከነ ሙሉ ግርማ ሞገሱ ለረሱል ተስተካክሎ ታያቸው። يات وهو بالافق الاعلى وهو بافق السماء حيث تطلع الشمس جهة المشرق. أوكي، قال ابن عباس: المراد بالأفق الأعلى مطلع الشمس. قال الخازن: كان جبريل يأتي رسول الله في سورة الأدنيين كما كان يأتي الأنبياء قبله، فسأله رسول الله أنه أن فسأله أن يريه نفسه على سورة التي جبل عليها. عندنا تاريخ انت اللي قلنا ملا سالي رسول إمام الخازن من بن ميلوت جبريل كل جزء رسول قاسي متى الله بسطه تفطرواوي ما ننه تساوي با سو قلت فمسلون بالمطار عندهم ما انه دحية الكلب يبال ملك ملكة مصحفة نبر يبال ما بس يتمثل جبريل يمتع نبرا إمام الخازي كذا بزي ملكو دمو نبياتوش مهم من الجنانيو بس أولي يتمثل نبرنا يا جنياتشو بس أولي يتمثل نبرنا رسول قل تكك لن يتفتر واوي كرسون اندياز ما يتنافقوا نافقوا النات أيكوت لمن دنو يا جبريل الله يسطهم تكك لن يتفتر واوي كرسهم نزهم ما لا يهالوت كذا بالله جل وعلا فقال فرآه نفسه مرتين، مرة في الأرض ومرة في السماء. هلت جزي الله إنبياء تعبر قول الله تشاء وفضل الله تشاء هلت جزي آية وتعال عن جزي زيت دنيا لنا زيت دنيا لنا ليلة جزي بسماء لنا ليلة له. فأما التي في الأرض فبالأفق الأعلى أي جانب المشرق حيث كان رسول الله بحراء فطلع عليه جبريل من ناحية المشرق وفتح جناحيه فسد ما بين المشرق والمغرب فخر رسول الله صلى الله عليه وسلم مغشيا عليه فنزل جبريل في سورة الأدميين فضمه إلى نفسه وجعل يمسح الغبار أو قوله ثم دنا فتدلى. الذي بلعنا وكبر النوم فاستوى مالت نبي صلى الله عليه وسلم أهن ودى معراج شيوت النيلون انتونا فاستوى يه جبريل وهو بالأفق الأعلى جبريل بلاينا وأدماس لاي مالتنا ودى سمايت أقابالو يمدرات شن كفل لاي هونو فاستكاكلو كنقر ما مقرسول رسول تاياتشو يدهونو وهو اسو جبريل بالأفق الأعلى بلاينا وقبلو هونو نتاياتشو سماي لاي مالتنا ايام من كستات امام خازي من الدنيا لوت مرة في فأما التي في الأرض وبالأفق فبالأفق الأعلى أي جانب المشرق حيث كان رسول الله بحراء عند جزء رسول غار حراء ترى راوست يو عندما يتاوك والله في جزونا برنا غاره لا ترى روزت هيدو دمس سمونا وده كان يبيعي متاجي في طول اللم وده قرام وده في تم وده هلا من اللم قرام ده بتواته زر بلو عدماسون بس تمسراك بكل سن ملكتوت وفتح وفتح جناحيه فسبب ما بين المشرق والمغرب كما مر تفتر وتملكتوت በዛ ሰዓት በክንፉ በመስራቅና በምዕራብ መካከል ያለውን ፓርት ሙሉ ዘጋው። ይሄን ጊዜ ረሱል በህይወታቸው አይተውት የማያውቁት ክስተት ስለሆነ ራሳቸውን ስተው ወደቁ። ጅብሪልም ያ ተፈጥሯዊ ቅርጽ ወዲያው ቀይሮ ሲያበቃ በሰው ቅርጽ ተመስሎ መጥቶ ከወደቁበት አነሳቸው። ይሄን ያሳየን ፍመደና فتدلى يمرى كذا قرب كنبربت يا السماء ادماس لا وردو ودرسول قرب فتدلى بطعم قربنا بدغارغو انساچو يلا ስለዚህ አንድኛው ያዩት ረሳ ሰለም እዚች ምድር ላይ ከአድማስ ባሻገር ከምስራቅ እስከ ምዕራብ ያለውን ሙሉን ፓርት ዘግቶ ከነሙሉ ተፈጥሮ ያዩበት ኮንዲሽን አለ። ይሄው ታሪክ حديث لا يتبرار فعل من الواس زي تفسير لا يكمتع أفران من يونال ذمرة يأمر بعد بيت جبريل فاستوى تستكاكلو أدماس لاي ለረሱል እንዲታያቸው ሆነ የት ለሚለው ጥያቄ وهو بالافق الاعلى እሱ በላይኛው ቀበሌ በአድማሱ ላይ ሆኖ ለሙሐመድ ተስተካክሎ ሙሉ ተፈጥሯዊ ቅርጹን እንዲያዘ ታይቶታል። በዛውም አልቀረም። ثم ከዛ በኋላ ረሱል افق الاعلى በላይኛው ቀበሌ ሆኖ በላይኛው አድማስ ላይ ሆኖ ሙሉ ተፈጥሯዊ ቅርጹን እንዲያዘ ካዩት በኋላ ከዛ በኋላ ደና ቀረበ ወደ ረሱል ሰለላሁ ዐለይሂ ወሰለም መጣ ማለት ነው። ፈተደላ ፈዛደ ቁርቡሁ ማለት ነው። ለረሱል ያለው ቅርበት በጣም ጨመረ። እንደውም አቀራረቡን ቁርአን ሲገልጽ ምን አለ? ፈካነ ሆነ ጅብሪል ካበ ቀውሰይ የአንድ ደጋን ሁለት ጫፎች አሉ። የነዚያን ጫፎች ያህል በጣም ቀረበ። ለማን? ለረሱል። አው በል ማለት ነው። አው እዚህ ጋር ቢመዕና በል አድና፣ እንደውም የአንድ ደጋን ሁለት ጫፎች ሳይሆን ከዛ አድና ማለት ከዛም ዝቅ ባለመልኩ ወደ ረሱል ሰለላሁ ዐለይሂ ወሰለም ቀርቦ ከወደቁበት እስከ ማንሳት ደርሷል ማለት ነው። እንደውም ፈነዘለ ጅብሪል ፊ ሱረት አልአደሚይን ፈደመሁ ከነበረበት የላይኛው ቀበሌ ወይም ከአድማሱ ላይ ወርዶ ወረደና ረሱልን ስብስብ አድርጎ ወደ ራሱ ያዛቸው ይላል። ወጃዓለ የምሰሑ ልጉባር ከረሱል ላይ ራሳቸውን ስቶ አዋራ ላይ ሲወድቁ አዋራ ነክቷቸዋልና አዋራን ሁሉ ያራግፍላቸው ነበር ከፊታቸው ላይ። ይህን የሚያሳየን ثم دنا فتدلى የሚለው ነው። ولم يره احد من الانبياء على صورته الملكيه التي خلق عليها الا نبينا محمد ثم دنا فتدلى ثم اقترب جبريل من محمد جبريل ادماس لا كتاياچو بهلا بندطو فرتطو راساچون ستو سيودقو ود رسول قرب عليه فتدلى بذا مالت قرب مالت بيتشا سيون بذا مالت تاقبل بتام قرباچو وزاد قرب منه فكان قاب قوسين او ادنى فكان منه على مقدار قوسين او اقل قوس مالت دغان قاب مالت فكان قاب يقرب هنا قوسين يا عند دغان ሁለት ጫፎች قوس ይባላል ይቀርታ ሁለት ጫፎቹ دغان بذ قلمن ያለ ነገር ነው አይደል አይደል ስለዚህ ሁለት አንዱ دغان ሊቆልም ማድረግ ቀስል ተወው በስካዘጋጀው የሁለቱ ጫፎች በጣም ይቀራረባሉ። የዚህን ያህል ቀረበው አለ። አረ ከዚህ አው አድና እንዴን ከዚህ ራስ መልኩ በጣም ቀርቦታል። ከመቅረቡ የተነሳ ሙሐመድን አለይሂ ሰላቱ ወሰለም ከወደቁበት አንስቶ አዋራቸውን አራግፎ አጽናንቶ ጉዟቸውን እንዲቀጥሉ እስከማድረግ ነው የደረሰው። ይህ ትልቅ ጸጋን ጅብሪልን ባለው ተፈጥሯዊ ቅርጽ ለማየት የታደሉት ነብይ የጅብሪልን ግርማ ሞገስ መሸከም አልቻለም አቅማቸው ህሊናቸው ራሳቸውን ስቶ እስኪወድቁ ደረሱ። አላህ ጋር ይህን ጉዳይ ደግሞ ስትወስዱት የሚታሰብ አይደለም። ከሙሳ ጋር ያለውን ታሪክም ታውቃላችሁ። ኢማም አሉሲ ከዚህ አንቀጽ የምንማረው አሉ አበቀው ሰይኒ ثم دنا فتدلى ከሚባለው ትንተና ምን ረዳው አሉ። إفادة شدة القرب فكأنه قيل فكان قريبا منه يتفلقوا ታሪኩን አስታውሱ። ነብዩ ሰለላሁ ዐለይሂ ወሰለም መካ ሙሽሪኮች ተሳስተዋል፣ ጠሟል፣ መስመር ለቀዋል፣ አዲስ ሃይማኖት አምጥተዋል እያሉ የረሱልን ስም የማጥፋት ዘመቻ ውስጥ ገብቶ ነበር። ይሄንን ሐሳባቸውን ለማንቆታቆት ረሱልን ማበለ ሳህብኩም ማገዋ ማምሩ ካጸዳቸው አለ እንዳትሳሳቱ ይህን ታላቅ ነብይ እኮ ያስተማረው አስገራሚ የሆነው ጅብሪል ነው። ጅብሪል ማለት ደግሞ እንዲህ ነው። ጅብሪል ማለት ዘሚራ ነው፣ የአእምሮ ባለቤት ነው። በጣም በሳል አእምሮ አለው። ጅብሪል ማለት ሸዲዱል ቁዋ ነው ብሎ ተገለጸ በኋላ እንዳትዘነጉ ከዚህም ባሻገር እኮ ሙሐመድ ጅብሪል ሲያስተምረው የአደም ወይም ደግሞ በሰው ተመስሎ መምጣት ብቻ ሳይሆን ከለታት አንድ ቀን ሙሉ ለሙሉ አድማሱ ላይ ተስተካክሎ ተቀምጦለት ከነ ሙሉ ተፈጥሮ እኮ መሐመድ ተመልክቶታል። ተመልክቶትም ሲያበቃ ህሊና መሸከም ስላቃተው ራሱ እስቶ መሐመድ ወድቋል። ወድቆም ይህ የቅርብ ወዳጁ አስተማሪው ወርዶ ከወደቀበት አንስቶ አዋራውን አራግፎ ጉዞውን እንዲቀጥል አግዞታል። ይህ ታላቅ ፍጡሬ ነው ሙሐመድን ያስተማረው። እናንተ እንደምትሉት ቁርአን ግጥም ልቦለድ የጠንቋይ ቃል አይደለም፣ ሙሐመድ መስመር ስቶ አይደለም፣ ሙሐመድ ተሳስቶ አይደለም እያለ ከጅብሪል ጋር ያላቸው ግንኙነትና የመማር ማስተማር ሂደት ምን ያህል በመቀራረብ እየተሰራ እንደሆነ ለማሳየት ነው። ከዛ ባሻገር ደግሞ ያዩት ቀን ያዩት ዕለት ምን ያህል ጅብሪል መመልከት ከሩቅ ማየት ብቻ ሳይሆን ምን ያህል ቀርቦ ከረሱል ጋር ያደረገውን ኮሚኒኬሽን ጭምር ለመግለጽ የተጠቀመበት ቃል ነው ይላል ኢማሙ አዩሲ። ፈአውሓ እየተግባባን ነው። እስኪ አንዳንድ ስጡ፣ ትንሽ ቦታዋ እይታ ትፈልጋለች። ነው እየተግባባን ነው። አንዳንድ ስጡ። ኦኬ ሹክራን። فأوحى جبريل إلى عبد الله ورسوله محمد ما أوحى إليه من أوامر الله عز وجل. فأوحى ملاي يعني تفسير ملاي فأوحى مالت ملئكتون أورد ملئكتون ست مالتنا وهم رأيون أورد اللت. فأوحى ملئكتون أورد إلى عبده ودبارع ወደ ማን ባሪያ? ወደ አላህ ባሪያ ጅብሪል መልእክቱን አስተላለፈ። ማ አውሃ ማ ነገርን ምን አይነት ነገር አውሃ ኢለይሂ ረብሁ ማለት ነው። ወደ ጅብሪል አላህ ያስተላለፈው መልእክት ጅብሪል ደግሞ ወደ ሙሐመድ ወደ አላህ ባሪያ መልእክቱን አስተላልፏል ነው የሚለው። ሸርሒ ምን ይላል? ፈአውሃ ጅብሪሉ ኢላ አብድላህ ورسوله محمد يا الله بارنا ملائكتنا ودهونا محمد رأي وحي استلالفوا اوردوا ما اوحي اليه ودسوا يتستلالفوا يتوردوا ملائكت من اوامر الله عز وجل كالله تزاجوش مكاكل لجبريل الله ملائكت استلالفات ጅብሪል ደግሞ ከአላህ የተዘዘውን ነገር ወደ ረሱል ሳሰለም ያስተላልፋል ማለት ነው። ቁርአን በዚህ መልኩ ነው የወረደው። ቀጥታ ቃሉ መነሻው አስሉ የአላህ ነው። ነገር ግን መሐከል ላይ ቀጥታ ከአላህ ቃሉን ተቀብሎ ለረሱል ወህዩን የሚያስተላልፈው ደግሞ ጅብሪል ነው። ይህንን ታሪክ ለመንገር ነው። ፈአውሓ ጅብሪል መልእክቱን አስተላለፈ ኢላ ዓብዲሂ ወደ አላህ ባሪያ ማ አውሓ ጌታው ወደሱ ወደ ጅብሪል ያስተላለፈው መልእክት ወደ ሙሐመድ መድረስ ስላለበት ጅብሪል ደግሞ ወደ ሙሐመድ መልእክቱን አስተላልፈዋል ነው የሚለው። ይህንን ተፍሲር ያዙት። ምናልባት ከዚህ ወጣ ያለው ተፍሲር ፈአውሓ አላህ መልእክቱን አስተላለፈ ኢላ ዓብዲሂ ወደ ሙሐመድ ባሪያው ማ አውሓ አላህ ማስተላለፍ የሚፈልገው መልእክት በጅብሪል አማካኝነት አስተላልፏል የሚል ተፍሲር አለ። አሁን ግን እኔ ቢያስኩት ተፍሲር መሰረት የመጀመሪያውን ተፍሲር ለመያዝ ሞክሩ። ማ ከዘበ ልፉአዱ ልቦናው እኮ አላስተባበለም ይላል አላህ። ማ ረአ የተመለከተውን ነገር የሙሐመድ ልቦና ማስተባበል አልቻለም። አያስተባብልም እንጂ ሊያስተባብልም አይገባውም። ወማ ከበበ ቀልቡ ሙሐመድ ማ ረአሁ ልበሸሪሂ ሚን ሱረት ጅብሪል ልሐቂቅያ ጅብሪልን በትክክለኛ ተፈጥሯዊ ማንነቱ ሙሐመድ ለማየት ታድሏል፣ ለማየት ተሰጥቶታል። ይሄ በአይኑ ያየውን ነገር የነብዩ ሰለላሁ ዐለይሂ ወሰለም ልብ ሐሰት ነው፣ ድግምት ነው፣ ጅን ነው፣ ህልም ነው፣ ቅዠት ነው ለማለት አልሞከሩም። በቃ አይቼዋለሁ። ጅብሪልን ባለው ተፈጥሯዊ ቅርጹ አላህ ወፍቆኝ አይቼዋለሁ ብለው ያዩትን ነገር ሁሉ አመኑ፣ ተቀበሉ፣ አስተላለፉት አይቻሉ ብለው እስከ መናገር ደረሱ። ማ ከዘበ ልፉአዱ ልቦናው አላስተባበለም። ማ ረአ በአይኑ ያየውን ነገር የሙሐመድ ልብ ማስተባበል አልሞከረም። ابن مسعود عبد الله بن مسعود بيلال رأى رسول الله جبريل في صورته وله 600 جناح. النبي صلى الله عليه وسلم جبريل ሁለት ጊዜ ተመልክተውታል። አንደኛው ቅድም እንዳልኳችሁ ነው 600 ክንፍ ነው አይተውታል ነው ሚል عبد الله بن عباس كل جناح منها قد سد الافق እያንዳንዱ ጅብሪል ክንፍ ከአድማስ እስከ አድማስ የመዝጋት እና የመሸፈን አቅም አለው። يسقط من جناحه من التهاوي والدر والياقوت ما الله به عليم كجبريل كنفوتش است يميوطو لؤلؤ يميوطو انقوت يميوطو تلمك ود ود يونو معدناتوت قطر صفر يلاچو الله بتا نو يمياقاتشو يلالو عبد الله بن مسعود كذا من على الله افتمارونه تكراكرتالاچو اندي على ما يرى محمد بتملكته نجر لاي تكراكرت اللهچو افتجادلونه يا معشر المشركين على ما راى ليله الاسراء والمعراج محمد ليله الاسراء والمعراج اسراء مالت كمكه ود بيت المقدس كبيت المقدس ود سبعتنياو سماي درس يموطات بلا بنتواچوال يا ليله ليله الاسراء والمعراج بالك بزايلت لاي اندياهيو اندياهيو صلاتني يجي متاو ከጅብሪል ጋር ወጣው ጅብሪል ከነሙሉ ተፈጥሯዊ ቅርጽ ተመለከትኩት ይላል ሲነግራችሁ አፈቱማሩነሁ ትከራከሩታላችሁ አላየም ብላችሁ ግብ ውስጥ ትገባላችሁ እንዴ አላህ አትከራከሩት ተገቢ አይደለም በባህር በተባለው ኪታብ ውስጥ አቡ ሐኒፋ ኪታብ ነው እዛ ኪታብ ውስጥ ምን የሚል ታሪክ ተዘግቧል ካነ ቁረይሽ እነ اخبرهم رسول الله بأمره في الإسراء كذبوه واستخفوا حتى وصف لهم بيت المقدس النبي صلى الله عليه وسلم يا اسرائيل مثلاي زاروا لتكو ود بيت المقدس هدكون بيت المقدس برشه امبياوچن وند وداجوچن وندموچن اغنچه اذا صلاه سجدين كذا بحالا دمو تنسچه ود سماي وطاحو كو بلو شنيغرواچو يمكاه سوت انيا سنهدان دور سنمطان دور يفجدلن بيت المقدس بجو محمد زاري بلو بلو باندرليت روطو درسو اندمطا ينهرن نو ايه گداي بطامي گرمال بلو يرسولن گداي اقللت اندو مت اغاطامي تفطرلن اسكاون سوچ يسيه دنو طنقواي نو اديس اساسنجو متوال سنلاچو التقبلن ዛሬና ምርጥ አጋጣሚ ተፈጠረ ብለው አረባካቹ ልስቡ እንደም አቡበክር ዘንድ ሁሉ ሄደዋል ይባላል ያ አባበክር አማ سمعت ما قاله صاحبك ጓደኛህ ያለው ነገር አልሰማህም እንዲያሏቸው ማላ قال من على አቡበክር صدق እንዲገርም ዛሬ ሄድክ በክተል መቅደስ ሄድኩኝ ከዛ ወደ ሰማይ ወጥቼ መጣሁ አለ እኛ በጣም ረጅም ጊዜ እንደዚህ ብዙ እሱ ባንድረሊት ከዛ አልፎ ተርፎ ወደ ላይ ወጥቼ መጣው አለ ያቡከር ሲዲቅ መልስ ምንድነው ካለ እውነት ነው ወጥቷል ሄዷል አላችሁ አንተ ምንድነው ድና እንዴት አምሮ ይቀበላል ሲሉ እንዴ ምን እኔ እኮ ከሰማይ መልእክት ይመጣልኛል ሲል ተቀበልኩት ሰው ነኝ እኔ ገርሽ መጣው ቢለኝ ለምን አልቀበለውም ከዚህ የበለጠ ጉዳይ ላይ ያንንኩ ግለሰብ ይሄ ጉዳይ ምንም ጥርጥር የለኝም ማለት ይሄ ነው ኢማን አያችሁ አይደለም ያቡከር ሲዲቅ ማለት ሰው ሁሉ ይሄ ጉዳይ የሚገርማችሁ ነገር ሙእሚኖች ራስ ወቅቱ ያመኑ ሰዎች ሁሉ ይሄማ እንዴት ይሆናል በቃ ጉዳዩ እኮ መስመር ለቅ ነው ያል ሲጨናነቁ ነበር አቡበክር ጋር ግን ልቅ ልቅ የለም ደስ የሚል ኢማም ማለት ነው እንደውም የመካ ሙሽሪኮች ተሰበሰቡ ግር ብለው መጥተው ኑኑ ባካችሁ ዛሬ መሐመድ በጣም የሚገርም አጃኢብ ነገር ይዞ መጥቷልና መስማት ማለት አለባችሁ አሉ። መሐመድ ምንድነው ያልከው? በይተል መቅደስ ደርሻለሁ ወደ ሰማይ ወጥቻለሁ ሲል አንተ ማንድ ነው የተመጣው? ስሙ አዳምጥልኝ አዳምጥልኝ ምናም ያሉ ይፎክር ነበራል። ከዛ በስተመጨረሻ ሲፍሁ ለናራች በይተል መቅደስ ሲል ግለጽልኝ ሲሏቸው አላሁ ጀለ ወአላ ያንዳንዳን በይተል መቅደስ ንቅስቀሳሴ ራእየል አይን ማለት ልክ በአይናቸው እያዩ እንደሚናገሩት መስኮቱን በሩን ሁሉን ነገር ወሰፉላቸው በጣም ተዓጀቡ። ሊያስተባብሩ ነቢዩን ሊያዋርዱ ግር ብሎ የመጡ ሰዎች ሁሉ የሚሉት ጠፍቷቸው ሁሉ ግራ ገብቷቸው አከብቷላችሁ። አይቷል እኮ እናንተ አላየም ለማለት ምንድን ነው ኤቪደንሳችሁ ነው የሚለው። አይቷል ተመልክቷል ነው። ቤተ መቅደስ ሙሉ ለሙሉ ገለጹላቸው። ተረጋጉ። ወደ ሰማይ ወጥተው ሰላት ዘንድ እንደመጡም መረተይን ሁወ ጅብሪል አላ አነ ልመርኢል መረተይን ሁወ ጅብሪል አን ብን አባስ ወእክሪማ አነ ረሱላላህ ረአ ረበሁ ብዓይን ራእሲሂ ወአንከረት ዛሊከ ዓኢሻ ወቃለት إنه رأى جبريل في صورته مرتين. ثم قال أبو حيان والصحيح أن جميع ما في هذه الآية هو مع جبريل بدليل قوله ولقد رآه نزلة أخرى. ناو الزبوة تعالى أفتمارونه على ما يرى محمد بعد يوم قال لا تكرا كرت الله تشوفه يمير قد لي عبد الله بن عباس رسول الله أنت ملك توتال أي توتال بميل تربتوت ይህንን አቋም ሲገልጽ እንዴት ያሻ ግን በፍጹም በፍጹም እዚህ ሱራ ላይ ያለው የረሱልና የጅብሪል ግንኙነት እንጂ ከአላህ ጋር የሚያገናኘው ነገር የለም እስከ ማለት ደርሳ አብዱላህ ብን አባስን እስከ መተቸት እስከ መውቀሱ ደርሳለች። አብዱላህ ብን ዑመርም የዚህ አይነት አቋም አለው። እሱንም እንደውም ሙሐመድ አላህን ተመልክቷል የሚል ግለሰብ ካለ ሁሉ ብላ አደገኛ ቃል እስከ መናገር የደረሰችበት ኮሚሽን አለ። ጅምሁሮችም ጅምሁር ዑለማ እዚህ ቦታ ላይ ያለው አንቀጽ የሚያሳየን የጅብሪልና የረሱል ሰለም ግንኙነትን የረሱል ሰለም ጅብሪልን እንዳዩት ለይለተል ኢስራ ወልሚዕራጅ የዛን ቀን እንደተመለከቱት የሚያሳይ እንጂ ነቢዩ አላህ ማየታቸውን አይገልጽም ብለዋል። ከአይሻ ሀሳብ ጋር ነው ብዙዎቹ ይሉት። እሺ ልቀጥል። አይደለም አፈቱማሩነሁ አላማ የራ መሐመድ በተመለከተውና አይቻለሁ ሰምቻለሁ በሚላችሁ ነገር ላይ ትሟገቱታላችሁ ወይ? መሟገት አይገባችሁም። እሱ ሳያይ አይቻለሁ አይልም። ሳይደርስ ደርሻለሁ አይልም። ሳይሄድ ሄጃለሁ የሚል ነብይ አይደለም። ባይሆን ለማየቱ ማረጋገጥ ከፈለጋችሁ መጠየቅ ይቻል ይሆናል እንጂ ክርክሩ፣ ሙግቱ፣ ለማስተባበል፣ ለማዋረድ፣ ለማንቋሸሽ መንደርደሩ ግን ሎጂካል አይደለም። በመረጃ የታገዘ አይደለም እና ታረሙ እያላቸው ነው መካሙሽኮች። ልቀጥል ከበዛባችሁም። ወለቀድ ረአሁ ልቀጥል በር እሺ እሺ ቀጥ እስቲ ኦንቫራ ማየት ይዛችሁ ነበር። ልቀጥል እሺ ወለቀድ ረአሁ ቅድም فاستوى وهو بالافق الاعلى ثم دنا فتدلى تاريخنا يتنال اهون دم الله كذا غير تنال ولا قد راه برغتكو تملكتوتال اهونم محمد جبريل بلاچو زبط محمد عليه السلام جبريل تملكتوتال نزله اخرى ليلى غزن تملكتوتال نزله اخرى ليلى غزن جبريل ለረሱል ሰለላሁ ዐለይሂ ወሰለም ተገልጾ ተመልክቶታል። የት? عند سدرة المنتهى السدرة المنتهى ዘንድ ይላል። عند ዘንድ ማለት ነው በዛ ቦታ ማለት ነው። منتهى سدرة المنتهى سدر ማለት ያው ዛፍ ነው። منتهى ማለት ስሟ ነው። سدرة المنتهى ማለት የመጨረሻ የቷ ዛፍ ማለት ነው። ይሄ ወደ سدرة المنتهى ስሟ ነው። عند سدرة المنتهى التي هي في السماء السابعة قرب قرب العرش مالتنا عرش قرب بلو سباتنيا سماين كالفو بهو على مالت زا سباتنيا سماي لاي لعرش قرب بلو بوتا لاي سيدات المنتا متبال زافا لك الزات كبوتا لاي جبريل محمد بتفتراوي كرسو تملكتو تالي لعقزي ما عنده بتشار اللم مجمرات كبابي غارهي لا ترارا لعبارة ممالالة سبتاي ملالة لا قلت شلات شوهنو አሁንም ግን ማረጋገጥላችሁ ለይለተል ኢስራእ ወል ሚዕራጅ ጅብሪል ሙሐመድን በዛች ሌሊት ከቤቱ ወደ ቤተ መቅደስ ከቤተ መቅደስ ወደ ሰማይ ይዞ ሲወጣ ቡራቅ የነቻው ያላየናት ቡራቅ የምትባል ሲያም ያላት ረሱልን እዛ ላይ አስቀምጦ ነው ጅብሪል ይዟቸው ወጣ ነው የሚባለው። ይዟቸው ወጥቶ ነበር ምን ተፈጥሯል ቅርጹን አላየትም። ነገር ግን ሲድረተል ሙንታጋ ሲደርሱ ግን አላሁ ጀለ ወዓላ የጅብሪልን ሙሉ ተፈጥሯዊ ቅርጽ እንዲያፈቅዱ ላቸው እዚያም ቦታ አይተውታል ነው የሚለው ዑለማ ተፍሲር። ትንቢዑ ምን አስሊሃ አልአንሃር ከስዋ ጅረቶች የሚፈሱባት ዛፍ ነች አሉ። ሸጀረቱ ነበቅ ይሏታል። ይህች ዛፍ ከስሩ ዛፉ ከሚበቅልበት ስር አስሉስ ጅረቶች ወንዞች ይፈሳሉ። ወህየ አይኑ የሚን ለአርሽ አን የሚን ለአርሽ ይቅርታ አን የሚን ለአርሽ ከአርሽ ከአርሽ በስተቀኝ በኩል የሚገኝ ስፍራ ነው። እዛ ስፍራ ላይ ሲድረተል ሙንታ የምትባል ዛፍ አለች። ከስሯ ወንዞች ጅረቶች ይፈሳሉ ይላሉ ዑለማ ተፍሲር። ወሱም የሲድረተል ሙንታ ሲድረተል ሙንታ ተብላ የተሰየመችው አሉ لأنه ينتهي إليها علم الخلائق وجميع الملائكة منتهى تبلا مجرشة تبلا الرجال فترتات هل يفترتات هل يمجرشة وقت السبان مدرسة كالسوء من مارك لذي كالسوء ولله يزلل النقر أو قال له ሊነገር የሚችል አንድም ፍጡር የለም። ስለዚህ እሷ ያለችበት ቦታ ሲድረተል ሙንታ የመጨረሻ ዛፍ ወላ يعلم احد ما وراءها الا الله جل وعلا وفي الحديث ከሲድረተል ሙንታ በላይ አይሰማም ከሲድረተል ሙንታ በላይ አንድም ሰው ያለውን ነገር አያውቅም كالله جل وعلا ውጪ። በሀዲስ ደረጃ የተገለጸው ምንድነው? ነብዩ ሰለላሁ ዐለይሂ ወሰለም ሱዒደ ቢ ኢለ ሰማኢ ሳቢዓ አለ። ይሄ ሀዲስ ለይለተል እስራኢ ወል ሚዕራጅ በጣም ረጅም ሀዲስ ነው። አሁን ግን ሰባተኛ ሰማይ ላይ ያለውን ታሪክ ቆረጣ ድርሻ ነው አምናለ። ሱዒደ ቢ ኢለ ሰማኢ ሳቢዓ እኔም ወደ ሰባተኛ ሰማይ ይዘው ወጡ አለ። ጅብሪል ይዟቸው ይጠው ወሩፊዓት ኢለየ ሲድረቱል ሙንተሃ ልክ ሰባተኛ ሰማይ ላይ ሲደርስ ከፍ ብላ ሲድረተል ሙንተሃ እንድትታየኝ ተደረገ አሉ። ፈኢዛ ነበቁሃ አይ ሰመሩሃ ምስለ ሂላል አልሀጀር የሲድረተል ሙንተሃ የዛፉ ፍሬ እጅግ ትልልቅ የሆኑ የሚገርሙ ፍሬዎች አሏት አሉ። ወኢዛ አውራቁሃ ከአዝናብ አልፊል ቅጠሎቿ ደግሞ እንደ ዝሆን ጆሮ ሰፋፊ ናቸው። ምን ለማለት ነው? ሰፋፊ ቅጠል ያላት ፍሬዋ ደግሞ ኢላል አልሀጀር እንደ ሀጀር ማሰሮ ግዙፍ የሆኑ ፍራፍሬዎችን ያዘለች ዛፍ ነች። عندها جنة المأوى አላህ ለባሮቹ መኖሪያቱን ዘንድ ያዘጋጃትን ጀነት ያለችው እዛው አካባቢ ነው። እዛው عند سدرة المنتهى الجنة التي تأوى تأوي إليها الملائكة وأرواح الشهداء والمتقين تأوي إليها الملائكة وأرواح الشهداء والمتقين الله جل وعلا يمؤمنوش نفس متتقابات ما ينبالو نظرو تشالو قرآن يومن لياس في اللاجنة نملس بتالي ولقد رآه نزلة أخرى جبريل برقيت محمد لليلة مجزي تمال كنو تال يد كالاتشو عند سدرة المنتهى سدرة المنتهى متتبالو الزاف دا جبريل كذابوها لرازو كف مالتها لتالي كذابوها الله جل وعلا رسول عليه الصلاة والسلام በአይናቸው ሳያዩት 50 ያው አናግሯቸዋል በድምጽ ማለት ነው። ካናገራቸው ደግሞ በኋላ 50 ወቅት ሰላት በ24 ሰዓት ውስጥ ኡመታቸው 50 ወቅት ሰላት እንዲሰግድ የታዘበት ኮንዲሽን ነበር። ይዘው ሲወርዱ ሙሳን ስድስተኛ ሰማይ ላይ አግኝተውት ያ ሙሐመድ እሺ እሺ ይሰማል። እሺ እና 50 ወቅት ሰላት ዘመቅት ያኔ ነው። ይገርማችሁ ነገር ሲድረተል ሙንተሃ አካባቢ ሲደርሱ ጅብሪል ኮምፕሊትሊ እዛ ቦታ ላይ ለረሱል አላህ ፈጠረ ተፈጽሟል ቅርጽ ከታያቸው በኋላ ከዛ ከፍ ማለት አልቻለም። ስለዚህ ረሱል አሰለም ከዛም ትንሽ ከፍ ብለው ነው ከአላሁ ጀለ ወዓላ ጋር ተገናኝተው 5 ወቅት ሰላት ዘው ለመምጣት የታደሉት ማለት ነው። ያን ታሪክ ነው እንግዲህ ቁርአን ያው ሙሉ እንደ ልብ ልብ መጽሐፍ ሙሉ ታሪኩን አይነግረንም። የራሱ ያገላለጽ ጥበብ አለው። ያገላለጽ የስነ ጽሁፍ ወደር የሌለው ያጻጻፍ ስልት ነው እና የሚከተለው ከዛ አኳያ በሚገባን ቋንቋ ነው ያስቀመጠው። ግን ሙሉ ታሪኩን በስሱ ከተረከው መጽሐፉ ብቻ ሁሉ ስለአሁን ያዝነው ቁርአን ያን ታሪክ ብቻ ተጽፎበት ሁሉ ሊያበቃ ይችላል። አላሁ ጀለ ወዓላ ግን ያን አስገራሚ ታሪክ እጅግ በሚገርም አጠር ባለ ቋንቋ እዛ ቦታ ላይ ነበረውን ታሪካዊ ክስተት እንድናስታውስ ያደርገናል። እንደ ሲደረተል ሙንተሃ عندها جنة المأوى ذات ሲደረተል ሙንተሃ ዘንድ እዛ አካባቢ መኖሪያ የሆነችውን ጀነት አላሁ ጀለ ወዓላ ለባሮች ያዘጋጀው ጀነት እዛው እንዳለን ምግረ መንገዱ ይነግረናል። አይበዛባችሁም ይዘርሽ ሲግረተ ማይርሻ ከባድ ነው እና እንትኒ በቃላር ግን አላለቀም። ይዘርሽ ሲግረተ ዛፊቷን በሚሸፍናት ጊዜ ያገሻ የሚሸፍናት ነገር በሚሸፍናት ጊዜ ምን ብር ያፈስባታል፣ ያቁት ያፈስባታል፣ ወርቁ ያፈስባታል። ሄዶ ሄዶ ብቻ ያው እንት ነው علم الغيب ስለሆነ ፍትፍት አድርጎ በጣም ስሜትን ሊያቀንቅ የሚችል መልኩ መግለጽ ከባድ ቢሆንም ግን ሲድረተል ሙንተሃ ራሱን የቻለ ትልቅ ዛፍ ነው። እጅግ አስገራሚ የሆነ ውበት አለው። ፍራፍሬዎቹ ድንቅ ናቸው። ቅጠሎቹ ያራሱ ካሉ አሁን እታቸዋል የገና ዛፍ ተብሎ አንዴ የሆነ ይሁን ይቻላል ነገራት ይሸፍነዋል። አንዴ የሆነ ነገር አንዴ ከውስጥ ነገር ያገባሉ ምናምን ያለው አይደል እንዴ? አላህም ጀለ ወዓላ ሲድረተል ሙንተሃ ዝም ብላ ዛፍ ሆነ እንድትቀመጥ ሳይሆን ራሱን የቻለ ትልቅ ምስጢር፣ ትልቅ ጥበብ፣ ትልቅ ውበት፣ ትልቅ አጃኢብና ገራኢብ የሆኑ ነገሮችን ያዘ ዛፍ እንደመሆኑ መጠን አላህ ዝርዝር እንዳይነግረንም إذ يغشى السدرة ما يغشى ياتشن ذات مشفنات نجر بشفنات جزي محمد جبريل بهولت تنيا جزي الزابو تعالى كملك توتال لنميل ما زاغ البصر وما طغى إياليك التلان عينم ألتزن البلن مسمرون ألسات الميلان يهد لنميك التلوك النالب إذ يغشى السدرة ما لتقل رأى وقت ما يغشى السدرة ما يغشى من العجائب الوال ياتشن يا سدرة المنتهة على تشوزاف يمي شفنات أسقراني نقر بشفنات جزي محمد جبريل يتملكته الزاني لنال حسن البصري من النال غشيها نور رب العالمين سدرة المنتهة يشفنات يألماتو جيتا نور نولال فاستنارت يا نور ما تشفنات سيدات المنتا بقى ببرهان تمولت بحسن البزري الجرالس. عبد الله بن مسعود دمو غشيها فراش من ذهب كورك يونو فراش من ذهب أبقى كورك يهونو ندورك يميان نور أبقى متى زافلة ترى بربوبت بنك أفلا مستفلال. وفي الحديث بهذه الزوجة رسول من آل النبي بارو لما غشيا من أمر الله ما غشيا تغيرت سدرة المنتال رسول لك نيمة اتشي جبريل زاوية تملك اتشي سدرة المنتال سايات يوم نقر نتو شفنات هذا سشفنات مجمرة كايوت الملك يبلت الجيج اللي أمرنا ويت أعلى نقر تملك كتوانو. فما أحد من خلق الله أن يستطيع أن يصف من حسنها يسيدة المنتهى نوبت أن دم يا الله فطر أن دم خلق مجلس أي جلم بتعام إني قرم نوبت في السبات يا كستة سكستة نو اليوم جبريل اللمات يتعدل كوت المال ولما التفسير إذا قام من نسمة الله رأى عليه السلام شجرة سدرة المنتهى متبالة وزاف رسول تملك كتوان وقد غشيتها سبحات أنوار الله عز وجل سدرة المنتهى لاي نبي صلى الله عليه وسلم يا الله سبحانه وتعالى برهن فالسبت تملك توتال حتى ما يستطيع أحد أن ينظر إليها عندهم سو سدرة المنتهى مايت بما يتشلبت كونديشن الساتشو لما يتابدوال وغشيتها الملائكة أمثال الطور يعبدون الله عندها يجتمعون حولها مسبحين وزائرين كما يزور الناس الكعبة. وفي الحديث رأيت السدرة يغشاها فراش من ذهب ورأيت على كل ورقة ملكا قائما يسبح الله تعالى. علماء التفسير لم يتكلم يا حديث الدقافة هذا القول من هذا رسول صلى الله عليه وسلم سيدة المنتان بمن ملكة بتقزال وغشيتها الملائكة أمثال الطيور ملائكة لك عند براري أقواف متو سيدة المنتهى لا فسسوان يعبدون الله عندها فسوا سيابقوا ذا سيدة المنتهى لا هونو تسبسبوا الله ندزتان يجتمعون حولها مسبحين وزائرين كما يزور الناس الكعبة زاوية سووش كأبان يزور الله من بني الجزوت سيدة المنتهان يزوروا ملايكوش الله ياتروا تال يا وبسوا تال يا موبسوا تال يا مسجنوا تال بزي ملكو يجزوا تال لانو ولما التفسير لازي مرداتش من دنو رسول بهاريس من بلوال نميلوت رأيت السدرة يغشاها فراش من ذهبانو كورك ويندورك يناب ركرك وانبت اتشمتهو سدرة المنتالة فالسسوال واسول ورأيت على كل ورقة ملائكة بيان داندو يسدرة المنتالة كتلا ملائكة نبرباته قائما يسبح الله تعالى يان داندو كتلا ملائكة قومو الله نياترا يا ودس يا مبس نبرانو ما زاغ البصر عينو كو التزن بلما رضع عينو وما طغى اندزيون دمو وما جاوز الحد الذي رأى يا يل نجر كتفكر ابنت بلاي ما لايم يا يل نجر على يوم بلوم بندر الفو ودا تكذيب ما لقبام يا يل نجر تكراج ربتم زنبل بلو مسمرنم عال ساتم من ملو كذي جمرن النايوالن تشلس قاتم دي ما زاغ البصر ما مال البصر النبي في ذلك المقام وفي تلك الحضرة يمينا وشمالا ما زاغ البصر مالت نبي صلى الله عليه وسلم سدرة المنتهى اندعوا تدرقوا سدرة المنتهى بمنعوا بالساعات سدرة المنتهى لا يمدرقوا أسقراني كستاتوج بطعام ما استطعتشو شكل بلو السؤال من يعيش إن الله يهبني لهم كستاتسا أسقراني بقول ملكو سيقلت من عالم ما زاغ البصر يا محمد أينكو وليلا نقر ودك أنيم ودقرام زنب الله العالم باسا يهوت يسدرة المنتهى أسقراني كستاتا ما استطعو زاولاين الدرعين من يتكلو وما طغى وما جاوز الحد الذي رأى إمام القرطبي لم يمد بصره إلى غير ما رأى من الآيات الله جل وعلا نبيه انبياء يفلقوا تأمر الله كذا تأمر بلاي وما طغى وسن ألفه إلى أن قد لم يتعال تنقرره ما يتم بيفكر الله تشو ما يتم يتفكر الله تشو نظر بيتشا مو يأيو تلال لقد رأى من آيات ربه الكبرى تقن سلمتا بدن بايثاتشو تكمتاتشو سندقاء قمو بدن بيوهد الكنان تقار الله جل وعلا انقدي سامن تسو اور يميك ابتلو درس ساعت الاسك النقنان بخير ياقو ينلالو والسلام عليكم ورحمة الله وبركاته قال قباتشو نقرك على الانقدي تنش اندقاء قمو على نجزين على كدبا እንደ ተጠበቀ ሆኖ መመሰጡ ጀዛክላሁ ኸይር ደስ ይላል ሰው ይስማው ስለዚህ ሲገልጽ ጥሩ ነው ከዛ ባሻገር ልቡ ሰጥቶ የሚያዳምጥ ሰው በርግጥ ቁርአን ተጽም ከባር ነው ምናልባት በእኔ አይነት ተራ ሰዎች ተነገረ እንጂ ከዚህም በላይ ሰዎች ነው ዑመር የሰለሙት እኮ ጣሃን ሰምተው ነው ስለዚህ መሪም አላሁ ጀለ ወዓላ ኢኽላሱንም ጥንካሬውንም ሰባቱን ምስጥሽ ደስ ይላል እኔ ትንሽ ቅድሚያ ቃል በቃል እንገባችሁ ፈልጋለሁ ከዛ ሴንሱን አብረን እናዳምጣለን ኢንሻአላህ 14 ቁጥር ቃል በቃል ደርስ ስለሆነ ነው ወላቀድ በእርግጥ ረአሁ ተመልክቶታል ነዝለተን ኡኽራ መረተን ኡኽራ ማለት ሌላ ጊዜ ሙሐመድ ጅብሪልን ተመልክቶታል قدم بمرة فاستوى وهو بالأفق الأعلى ثم دنا فتدلى بلا بان السنة لا عند جزي رسول الله جبريل من دايوت أغس قرامي بهو نقوانك الله نقراس ألفا فبقاني دقمو ولقد رآه برقيت مركتو تال نزلة أخرى ليلة جزين جبريل محمد جبريل تمركتو تال يتمو يتملكتو خالاتو دقمو عند سدرة المنتهى سدرة المنتهى يمتبال يسولج أوكات يمترشا تعافي مالك يسولج سامن يفطران مالك يفطران مالك جبريل الزاد رسال لهم نقر يعقال رسولهم الزاد رسال لهم نقر هيدا لما عيت لما عوقت شلوال مبتوى شلوال ليلة تشم ملايكوش مرة جابعين ورنم تقابلوا لي عوقم مشير بكم مشين عدا سباطنيا سمالي عالو ملايكوش منامن ስለዚህ ሲድረተል ሙንታ የመጨረሻዋ የፍጡር ዓይን የሚያከትምበት አካያለችው ዛፍ ዘንድ ጅብሪልን ረሱል ተመልክቶታል ከዛ መልከታቸውን ከነገረም በኋላ ወደ ለሐሳብ የጅምለተል ኢዕትራቢያ ይሉታል عندها جنت المأوى ሲድረተል ሙንታ የሚባለው ዛፍ ያለበት ቦታ ላይ جنت المأوى ምዛው ነው እዛው አካባቢ ነው ትደተል ምን ታለችው ጀነተል ማዋ አላህ ለባሮቹ ማዋ ማለት መኖሪያ ማለት ነው ለባሮቹ መኖሪያነት ያዘጋጃት ጀነት عند ሲደተል ምንታ حول ሲደተል ምንታ እዛው አካባቢ ነው ጀነት ላይ ነው ያለውና اذ يغشى موت እንዴት ብሎ ነው ጅብሪል ለራሱ የታየው መቼ ነው ምናምን የሚጠያየው ከተነሳ እዚያብሽስ ሲድር አሁን ነብዩ ጅብሪል እንደሚያዩበት ሰዓት ላይ እዛ ቦታ ላይ ከተከሰቱ ዋና ዋና ክስተቶች አላህ የነገረ ነው እዚያብሽስ ሲድራታ ዛፊቷን በሚሸፍናት ወቅት ማ